ላ እንደምን አላችሁ? እንደምን ከርማችኋል? በጣም ለአላህ ብዬ የምወዳችሁ የአኼራ ወንድሞቼና እህቶቼ በያላችሁበት፣ ኢንሻአላህ ማስታወቂያ የምትለጥፉ ሰዎች አድሚኖች ካልሆናችሁ ፕሊስ ስርዓት አድርጉ። በአድሚኖች በኩል ይምጣልን በሎቢ ላይ የሚለጠፈው። ለመበጥበጥ ፈልጋችሁ ከሆነ ህልናችሁ የማይቀበለው ስራ አትስሩ ፕሊስ። አላህ ሰው አድርጎ ፈጥሯችሁ ሰዋዊነታችሁ አታራግፉት። ጀዛኩም አላህ ኸይረል ጀዛ። ሙስሊሞች ከሆናችሁ በእስልምና ይህ አይነቱ ስራ አይፈቀድም። ክርስቲያኖች ከሆናችሁ ደግሞ ህልናችሁ አይፈቅድላችሁም። ስለዚህ ኢንሻአላሁ ተዓላ አላህ አድርሶን ኮምፒውተር ላይ ቀርበን መጻፍም መላክም ማንበብም ከቻልን ትልቅ ደረጃ ነው። ይህ ደረጃ ለቁም ነገር ልንጠቀምበት ይገባናል እንጂ ዝም ብላችሁ ከለታሰረ ከለተገደለ ከለምናምን አለ ያ ኃላፊዎች አሉት፣ የሚከታተሉት አሉት። እነሱ ይከታተሉታል፣ እኛ ከኋላ ሁነን እንደግፋለን። ከዛ ውጭ ያለው በስሜት ተነድተን የምንጓዘው ጉዞ ሁሉ ጥሩ አይሆንም እና ኢንሻአላህ አቅጣጫ አታስቱን። ጥያቄያችን ሰላማዊ ነው። ሰላማዊ ጥያቄያችን አታበላሹት ኢንሻአላህ በእንደዚህ አይነቱ። ጀዛኩሙላህ ኸይር ጀዛ። እዚህ ሎቢ ላይ የምትጽፈው ያለህ ወይም ያለሽው ስምህ የወንድ ወይም የሴት ብሎ መለየት ያስቸግራል። የተቆራረጡ ፊደሎች ናቸው። እንደ አብሪቤሽን ነው። አዎ እንደዛ ናቸው በጥባጮች። بسم الله الرحمن الرحيم وبه نستعين على أمور الدنيا والدين وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين. وندمي حسان ابن ثابت اسمه هيك يا يركا تشكرهنال أخي وحبيبي وأستاذنا طالب القرآن جزاكم الله خير الجزاء. بنقراتشن لا يا جماعة ودرساتشن كميراتشن بفيت ነቢያችን ዓለይሂ ሰላቱ ወሰላም ኸይሩኩም መን ተዓለመ ልቁርአነ ወዓለመሁ ብለዋል። ኸይሩኩም ኩም የሚለው ضሚር አልሙኻጠቢን አልጀማዓ የዑዱ ኢለ ልሙስሊሚን ወደ ሙስሊሞች ነው የሚመለሰው። ከሙስሊሞች ሁሉ በላጫቸው ቁርአንን ቀርቶ ቁርአንን የሚያቀራ ሰው ነው ብለዋል። የአላህ ከላም እንደሆነ ሁሉ አላህ ከሁሉም በላይ በላጭ እንደሆነ ሁሉ የእሱ ንግግርም ከሁሉ በላይ ይበልጣል፣ ከሁሉም በላይ ይበልጣል። በዚህ ዙሪያ ላይ የተሰማሩ ሰዎችን በመማርም በማስተማርም ከሌሎቹ ከሁሉም በላይ ይበልጣሉ። በመማርም በማስተማርም እኛ የሚመስለን ቁርአን ላይ አቀራርም ይሁን ተጅዊድም ይሁን የመሳሰሉ የሚሰማራ ሰው ዝቅተኛ ሰው እንደ ደረጃ የሌለው መስሎ ይሰማናል። በዳዕዋ የሚሰማሩ የተለያየ የዑለማዎች አነጋገር እየጠቀሱ የሚያቀርቡ ደግሞ ማሻአላህ ዘ ሃይስት ሌቭል አድርገን ነው የምንወስደውና አመለካከታችን በደንብ ቁርአን ላይ ያለን ፎከስ በጣም ከፍተኛ ሊሆን ይገባዋል። طيب ዛሬ ኢንሻአላህ አላህ ፈቃዱ ይሁንና አልሂክማ በሚለው ዙሪያ ላይ ይሆናል የምንሄደው ኢንሻአላህ። ሂክማ ማለት ጥበብ ማለት ነው። እንዲሁ በጥሬ ትርጉሙ ሲተረጎም ሂክማ ጥበብ፣ ሂክማ ፊ ዳዕወቲ ናስ ኢላል ኸይር፣ ወደ መልካም ነገር ሰዎችን ለመጣራት ስንፈልግ በሂክማ፣ በተለያዩ ዓለማት ላይ ስንሰማራ ብልሂክማ፣ ሰዎችን ስንመክር ብልሕክመቲ ወልመውዒዘቲ ልሐሰና፣ በሚያምር ግሳጼና እንደዚሁም በጥበብ ጥበብ የተሞላበት የሆነ አካሃድ መሄድ እንዳለብን የሚጠቁም ነው። በመጀመሪያ ደረጃ አላህ ስብሓነሁ ወተዓላ ኦድዑ ኢላ ሰቢል ረቢካ ብልሕክመቲ ወልመውዒዘቲ ልሐሰና ይላል። ኦድዑ ተጣራ፣ ኢላ ሰቢል ረቢካ ወደ ጌታህ መንገድ ወደ አላህ ስብሓነሁ ወተዓላ ሰዎችን ተጣራ ብልሕክመቲ በጥበብ ጥበብ የተሞላበት ወልመውዒዘቲ ልሐሰና የምታምር በሆነች ምክርም የምታምር በሆነች ግሳጼም ሰዎችን ወደ አላህ ስብሓነ ወተዓላ መንገድ ተጣራ ጥራቸው ይላል አላህ ስብሓነ ወተዓላ። ሕክማ ጥበብ ያዕኒ ሰውየው ያለበት ሁኔታ ማወቅ ነው። ለምሳሌ ሰካራም የሆነ ሰው አንተ ሰካራም ምናባህ እየሰራህ ነው ተብሎ አይጠራም። ምክንያቱ ሰክሯል። በዛ ላይ ሰካራም ብለህ እያንቋሸሽከው ነው። ምንም ሊመለስልህ አይችልም። ምንድን ነው የምታደርገው? ምን አላህ ጣለብህ ወንድሜ? አንድ ጊዜ ዱዓቶች ጀርመን ሄዱ ይባላል። እነዚህ የተብሊግ ጀማዓዎች ናቸው። የተብሊግ ጀማዓዎች አኽላቃቸው ማሻአላህ ነው። ሌላው የሚሰሩ ቢድዓዎች ምናምኖች ወደ ጎን ትተህ ማለት ነው። ሕክማን አስመልክቶ አንድ ጊዜ አንዱ ሼክ ነው። በእርግጥ ይሄኛው ዝም ብሎ ተብሊግ ተራ ተብሊግ ሱረቱል እኽላስ ብቻ ዳዕዋ አድርጎ የሚመለስ ሳይሆን ትልቅ ሼክ ነው። ከመዲና ነው የሄደውና ዳዕዋ ሊያደርግ የት ይሄዳል? ጀርመን ይሄዳል። ጀርመን ሂዶ ቱርክኛ ይችላል። እነዚህ ደግሞ ኩርድስታንም ይችላል እና ቋንቋዎቹ ስለሚችል እነዚህ ኩርዶች ሲወጡ ከሀገር ሲወጡ የመጨረሻ ኸርባኒን ናቸው የሚሆኑት። እኔ ተነሲ በነበርኩበት ሰዓት አይቻቸዋለሁ። ሱብሓነላህ አልከሪም። ሴቶቹ ነጮች ናቸው የሚመስሉት፣ ምንም አትለዩቸው። አለባበሳቸው፣ አነጋገራቸው መሐላ ላይ ነው የምታውቋቸው። ወላሂ ይላሉ። ሱብሓነላህ ድንግጥ ትላለህ በእንደዛ ሁኔታ ማለት ነው። ውልቅልቅ ብለው በቃ ሁለመናቸው ተከፋፍቶ ወላሂ ሲሉ ድንግጥ ትላለህ። ትምህርት ቤትም ምናምንም ነገር ኢማን ያላቸው ሱሪያቸው ጥብቅ ያለ ለብሰው ከላይ ሒጃብ ያደርጋሉ፣ ያቺ ፀጉር የምትሸፍን ማለት ነው። እና ሼኹ ምንድን ነው ጀርመን ላይ ሄደና የተወሰኑ ጀማዓዎች ያገኛል። ትንሽ ናቸው። ትንሽ ሆኑበትና የት አሉ ሌሎቹስ? እናንተ ብቻ ናችሁ ወይ ይላቸዋል። እናንተ ናችሁ ወይ ስላቸው፣ ኧረ አብዛኛው ከ70-80% የሚሆነው ውጭ ናቸው፣ እየጠጡ ነው አሏቸው። እንግዲያው ዳዕዋችን መጠጥ ቤት እናድርግ አሉ። መጠጥ ቤት እናድርግ፣ መጠጥ ቤት ሂደን ነው ዳዕዋ ማድረግ ያለብን ሲሉ፣ ሱብሓነላህ ሰዎቹ ደነገጡ። ያ ሼክ መጠጥ ቤት ምን ታረጋ? አይነ አም ወላህ ቃለ አላህ ቃለ ረሱሉላህ መጠጥ ቤት ውስጥ ነው መባል ያለበት አሉ። እነዛ ሰዎች ናቸው ከፍተኛ ዳዕዋ የሚያስፈልጋቸው አሉና ሄዱ። ሄደው መጠጥ ቤቱ የሞሉት ሙስሊሞች ናቸው። ሱብሓነላህ አልከሪም ወላሁ አልሙስተዓን አላሁመ ሐፈዝና ሙስሊሞች ናቸው። እነዛኞቹ ዒሻ ሰግደው ነው ሄዱ። መጠጥ ቤት ሞልቷል። ሙስሊሞች እጃቸው አውጡ ሲባሉ እንዳለ መጠጥ ቤት ውስጥ የነበሩ ሰዎች ሁሉ እጃቸው አወጡ። ካፊሮች ሲባሉ የተወሰኑ ናቸው፣ ምናልባትም 1% 2% አይሆኑ። መጨረሻ ላይ ሼይኹ ምን አለ? ምን ብሎ ጀመረ? አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ አዩሃ አልሙጃሂዱን አላቸው። ሰላም በእናንተ ላይ ይሁን እናንተ ሙጃሂዶች፣ ጀግኖች፣ ታጋዮች፣ ጠንካሮች አላቸው። ሱብሓነላህ። አንዱ ሞቅም ብሎታል፣ ያ ሼኽ አይነል ጂሃድ አላቸው። ጂሃድ የት ነው ያለው? ጂሃድ ብዙ ጊዜ በተለይ ምዕራባውያን ጂሃድ ጂሃድ ጂሃድ ሲባል ሲሰሙ ኸላስ ጦርነት ይመስላቸውና ተረሪስቶች መጡ ያዟቸው፣ ፍለጧቸው፣ ቁረጧቸው ይላሉ። ላ ጂሃድ ሁለ ገብ የሆነ ንግግር ነው። ጂሃድ ነፍስ አለ፣ ጂሃድ ሸይጣን አለ፣ ጂሃድ አልዓድው አለ። የተለያዩ አይነቶች ጂሃድ ማለት መታገል ትግል ማለት ነው። ከነፍስያህ ጋር ትታገላለህ፣ ከሸይጣን ጋር ትታገላለህ፣ ከጠላቶች ጋር ትታገላለህ። መጨረሻ ላይ አዩሃል ሙጃሂዱን አሰላሙ ዓለይኩም ወረሕመቱላህ ወበረካቱ አሏቸው። ያ ሼኽ ወዓለይኩም አሰላም ወረሕመቱላህ ወበረካቱ ወላኪን ወአይነል ጂሃድ አሉ። ጂሃድ የት አለና አዩሃል ሙጃሂዱን ብለህ ጠራህን አሏቸው። በሚሏቸው ጊዜ ወላሂ እናንተ ሙጃሂዱን የሚያሰኟቸው በጣም ጠንካራ ጠንካራ የሆኑ መሰረት የሆኑ እንትኖች አሉ አሏቸው። እኔ ቅድም ሙስሊሞች እጃችሁ አውጡ ስላችሁ እጃችሁ አወጣችሁ፣ እስቲል ሙስሊሞች ናችሁ ማለት ነው አሏቸው። አዎ አሉ። ተመልከቱ ነን ሙስሊም የሆኑ ሰዎች ወስውሰዋችሁ በመጠጡም በሁሉም ነገርም መጠጥ ቤት አስገብተዋችሁ እየጠጣችሁ ራሱ እስልምናችሁ አልለቀቃችሁም። ይህ እኮ ራሱ የቻለ ትልቅ ጂሃድ እኮ ነው አሏቸው። ሕክማ ተመልከቱ፣ ሕክማ ፊ ኢብላግ ሪሳለተ ረብ ልዓለሚን ስብሓነ ወተዓላ የአላህ መልእክት በማድረስ ሕክማ ሲጠቀሙ። ከዛ በኋላ ስማችሁ ይዛችሁ መቆየታችሁ ብቻ ራሱ የቻለ ጂሃድ እኮ ነው አሏቸው። ሰዎቹ ስብሓነላህ ተመሰጡ። መጨረሻ ላይ ቀጠሉ፣ ከእናንተ መካከል የእስልምና ስም አስጠልቶት ጆርጅ ሞርጅ ምናምን ብሎ የቀየረ ስሙ አለ ወይ አሏቸው። ማንም የለም አሉ። ሃዛ ጂሃዱን አኸር፣ ሌላ ጂሃድ እኮ ነው። ሰዎች ከእናንተ ጋር የሚጠጡ ከእናንተ ጋር የሚግባቡ የሚሰክሩ የሚጨፍሩ ስማችሁ ለመጥራት እያቸገራቸው ግን እናንተ የእስልምና ስማችሁ ስለወደዳችሁት ይዛችሁታል። ሁለተኛ ጂሃድ ነው አሏቸው። ሰዎቹ ደስ አላቸው። ወላሂ ሱብሃነላሂ አልከሪም። እንዲያው መጠጥ ሁሉ አስጠላቸው። እዛው እንደቆሙ መጠጥ ቤት ውስጥ ሆነው የገዙት መጠጥ ሁሉ አስጠላቸው። መጨረሻ ላይ ሶስተኛ ከሙጃሂዱ አገር እኮ ነው የመጣችሁት፣ የሰላሕዲን አልአዩቢ ዘር አይደላችሁ እናንተ አሏቸው። የነ ሼክ ልእስላም እብን ተይሚያ ዘር አይደላችሁም እንደናንተ? ታዲያ የነዛ ጀግኖች ታጋዮች ያ ሁሉ ዳዕዋ አስተላልፈው ያ ሁሉ ኪታብ አልፈው ያ ሁሉ ነገር አድርገው የነሱ ልጆች አይደላችሁም? የሙጃሂድ ልጅ ሙጃሂድ ነው። አባቶቻችሁ በሰሩት እናንተ ሙጃሂዲ እንድትባሉ ይገባችኋል ሲሏቸው መጠጥ ቤት ውስጥ የነበሩ ሰዎች በሙሉ ለቅሶ በለቅሶ ሁሉም አለቀሱ። ሁሉም አለቀሱና ወላሂ ሁለተኛ ወደ መጠጥ ቤት ላንመለስ አሉ። እንግዲያው ተውባ ካላችሁ ቦታው ስለማይመች ለቀጣዩ ዳዕዋ ለምን ወደ መስጂድ አንሄድም አሏቸው። መርሐባ አሉ። መርሐባ አሉና ሁሉ እየተንገዳገዱ ሲሄዱ አንደኛው መነሳት አቃተው። ሱብሓነላህ የመጨረሻ ሰካራም ነበረ። በቃ ጩምብስ ብሎ ድክምክም ብሎ መነሳት አቅቶት ነበረና እንዴት አድርገን እናንሳው አሉ። ተሸከሙት አሏቸው። ተሸክመውት መስጂድ ደጃፍ ላይ ውሃ መጥቶ ውሃ ታጥበው ሜዳው ላይ ሙልጭ ብሎ ታጥበው ወደ መስጂድ ይገባሉ። ገቡና ሱብሓነላህ አልከሪም ሸኺየው ዳዕዋ ሲያደርጉ አደሩ። በሚቀጥለው ቀን በሶስተኛው በአራተኛው በአምስተኛው ቀን ዳዕዋ እያደረጉ ከረሙና እነዛ ሰዎች ማሻአላህ ኮምፕሊትሊ ተቀይረው የመስጂድ ሰዎች ሆነው መስጂዳቸው ሞልተውላቸው ይመለሳሉ። በሚመለሱ ጊዜ ሸኺየው መዲና ነው የሚኖሩት። መዲና ነው የሚኖሩት። ወደ መዲና ሲመለሱ ከሰባት ስምንት ዓመት በኋላ አንድ ትልቅ ሼክ ያገኛሉ። ከዛ በኋላ አሰላሙ አለይኩም ወረሕመቱላህ ብሎ ንቀርጎ ሳማቸውና ደስ አለው። በቃ እንዴና ሐቢቢ ከይፈ ሐለክ ብሎ ደህና ነህ ወይ ብሎ ያኔ አንቆ ሳማቸውና ለመሆኑ ታውቀኛለህ አሉ። ኧረ አላውቅህም አሉ። እስቲ በደንብ ይየኝ አሉ። ሱብሓነላህ ጺሙ ማሻአላህ እንዴት ያምራል፣ ዒማማው እንዴት ያምራል፣ ጀለብያው እንዴት ያምራል። ደስ በሚል ሁኔታ ፊቱ ሁሉ በሚያጓጓ ሁኔታ የተቀመጠ ሰው ነበርና ኧረ ወላሂ እንዲያው አላወቅኩህም፣ ምናልባት እኔ በየአገሩ ዳዕዋ ስለማደርግ አንድ ቦታ ላይ ተገናኝተን ሊሆን ይችላል፣ ግን አላወቅኩህም አላቸው። በሚላቸው ጊዜ እስቲ በደንብ ይየኝ አሉ። በደንብ ይየኝ አሏቸውና በደንብ አዩ። ምንም ሊመጣላቸው አልቻለም። ያ ሼኽ አሉ አና አኺሩ ሰክራን አላቸው። የመጨረሻው ሰካራም መጨረሻ ላይ ተሸክማችሁ የወሰዳችሁኝ እኮ ነኝ አላቸው። ተመለከታችሁ ወንድሞች እህቶች፣ ሱብሓነላሂ አልከሪም አና አኺሩ ሰክራን አላቸው። ከመጠጥ ቤቱ ካወጣሃቸው ሰዎች መካከል መጨረሻ ላይ ሰክሬ መነሳት አቅቶኝ ተሸክማችሁኝ አምዘግዝጋችሁ የወሰዳችሁኝ ሰው እኮ ነኝ። ሁለቱም መዲና መስጂድ ላይ ተገናኝተው ሱብሓነላህ ሁለቱም ለቅሶ በለቅሶ ተመልከቱ። إن الحكمة حكمة تباب متكم بس وجه قلب وسط من أني من عين يعني تصنع دم يا سادر تملكته بلاس عند وندم مبالو حكمة سنتكم هنا دعوة سنادرجم هنا وندم عشان بتروه نيت على سناجنيو كجنو للنقوم اللت عايزو بمشلو هلو أني الله هلو أني مشلو هلو سر الله الله برو كجنو لمقوم يعني سيجنينو عند مسلم بمسلم وندمو جن تجنيه مبالو تفعت لا يسي هندجمو وندمه تفعت وسطهنو أنديت بلونو انكرف ميوسده أهدش تفعت وسطهنا أنديت بلانو انكرف ميوسدش سبحان الله الكريم إنيا يظاهري هنا أسر بيت يظاهري هنا منقلتات يظاهري هنا شقروش عيتن بزوج انكاتي هاد ربنا من البات بسواوي ملكتالي هوني چلال سنت يمنفس أسر نعيتات شو هاتاوكم منفسو تاسرو روحو يتسك أيتنا يتسك أيتنا يتجنك يتجعل سو سنتنا سنت سو عيتات شو هاتاوكم بزانا من دنو من نادرقو حكما بالي اللو درك هنا نققر انو وقاوالن قسلون نكسك سبتالن انجي قسلون يميا كملتنا يميا دنلتنا نققر ايد اللم يمن نسيتو بزوني تالا يالن سوچ سنتنا سنت سوچ عالن استي مسلموج وندموج جناهدوچ استي مسلم وندمه عبروه يا اسلمنا وندما ما جنتنا يا اسلمنا ارداتاو سيادر قل اسكمن دنو مهير يالبت اسكمن استي عند قول الشاعر عبرنا النادامتنا كزيج عنقاقرقار انيا مسلموش يعلن بوتام انيا وراساكين النمزنو اللن فمن هوني تالا اللهن يميلو فيقول الشاعر العربي يا عربي قتمنج يقول إن أخاك الصدق من كان معك ومن يضر نفسه لينفعك ومن إذا ريب الزمان صدعك شتت فيك شمله ليجمعك بدأم دست لن يالك نيجي كتب إن أخاك الصدق لا الله بلو يمي وده تككلن يا أخوك في الله لا الله بلو يمي وده وندمه يأسلمنا وندمه الصدق أونتن يا يهون وندمه من كان معك كان تقار يمي هنا ونو كل جزي كان تقار يهون ومن يضر نفسه لينفعك أنت لما تكمبلو رقمو راسون يمي قدانو راسون يمي قدانو من دنو لمسال يسميتون يقتال يعني بوتاون يلقال تهوت يهون تهتنا ويستال حق السويزو يسال حق يلي لو قارن دهونه أدرقو لس لس بلو كربو حقون ياسر الدوال بهونو ساعات من أباه سيلو من أباه انجانتي منو يبزو حكمة يتهل وندمهتوش يتهل إمام الشافعي رحمة الله تعالى عليه يونس الصدفي كم يبالو عند عالم قار عالم قبابات يفترنا يا يونس الصدفي تنش عندما قرف بلو إمام الشافعين تتويه دالو عندنا دقمو خلاص يزقوات شوال سلام تهولو ساتشو سيايو من غير ما قارت سيجمر إمام الشافعي بيتاتشو كيدونا بيتاتشو هيرو من الواتشو يا هذا لوت أنت وندمي أخيرا وندمي إذا اختلفنا في مسألة فلا نكون إخوانا في الإسلام بحساب تلياين مالت تخلال لفن مالت تجكات جكن مالت أني إن أنت يأسلمنا وندم ما ماتوش عيدن لنا مالت نوالت سبحان الله يعني هذه كلمة حق وصدق مملوءة بالحكمة والموعظة الحسنة أونتنياي هنا عن نقاقر يتم ولاتي هنا حكمة نج إمام الشافعي رحمة الله تعالى عليه يتتك مبات مالتنا أنت وندمي يالوت أني إن أنت بحساب التقباب بان مالت أني إن أنت يا إسلام وندم ما ماتوش أيدا لنا مالتنا وارواتو እስቲ ሁላችንም ራሳችን እንመርመር። እስቲ ስንት ወንድምና እህት ስንት ወንድሞቻችንና እህቶቻችን በሐሳብ ስላልተስማማን ብቻ ሙስሊም ወንድማችን ሙስሊማ እህታችን መስለው የማይታዩን ስንትና ስንት ሰዎች አሉ። እስቲ ዝም ብለን እስቲ ዝም ብለን እስቲ ዓለም ዱንያን የምናውቃቸውም የማናውቃቸውን እስቲ እንቃኘው በአይነ ህልናችን ስንትና ስንት አለ። ነቢያችን ዓለይሂ ሰላቱ ወሰላም ሰሓባዎች ለሰሓባዎች እኮ ነው። እኔና እናንተማ ምንም ነገር የለንም እኮ ምንም ከምንም ነገር የለንም። ለሰሓባዎች ኢነ ሚንኩም ሙነፍሪን አሉ። ከእናንተ መካከል ሰዎችን የሚያባርሩ አሉ። መስጂድ ከገቡ በኋላ አነጋገራቸው ሕክማ ያልተሞላበት ይሆንና የዲኑ ፍቅር መሐባው ጸንቶባቸው ያን ብቻ አይተው ወንድሞቻቸው አስገፍተው ከመስጂድ የሚያባርሩ ስንትና ስንት ሙስሊሞች አሉ አሉ። ስንትና ስንት ሙስሊሞች አሉ አሏቸው። ኢነ ሚንኩም ሙነፊሪን በሽሩ ወላ ቱነፊሩ ወየሲሩ ወላ ቱዓሲሩ አሉ። ሰዎችን አትበታትኗቸው፣ ሰዎችን አታባሯቸው፣ አብስሯቸው። አይዞህ ወንድሜ፣ አንድ ሰው ጥፋት ያጠፋል አይደለ? አልፏል። ምንም ነገር ላትመልሰው ነገር የመጪው ህይወትህ የመጪው ያኒ እድሜህ አታጨልመው ብሎ ከጎኑ ሊሆንለት ይገባል። ሰዋኡን ካነ ዛሊመን አው መዝሉመን ሲበደልም ሲበድልም ከጎኑ ልትቆምለት ይገባል። ሕክማ ተጠቀም፣ አነጋገሩ እወቅበት፣ አካሃዱ ቻልበት ብለው እየመከሩን እኮ ነው። وهذا الشاعر العربي إن أخاك الصدق أونتنيا يهونا وندمه أونتنيا يأسلمنا وندمه من كان معك كان تقار يمي هونو ومن يضر نفسه لينفعك أنت لما تكمبلو راس يمي قدانوالو أنت نمي تكمه يا آخره من قد يا آخره هيوته أكتاج أهلي أستكاك كل اللي هنو ራሱን የሚጎዳው ደግሞ ዱንያዊ በሆነ ሁኔታ ላይ። ምናልባት ኢማሙ ሻፊዒ ረሕመቱላሂ ተዓላ ዓለይ በወቅቱ ብቸኛ ዓሊም የነበሩ እሳቸው ሊሆኑ ይችላሉ። ከሌላ ዓሊም ጋር ሂደው ግን ክብራቸው ዝቅ አድርገው ወንድሜ የኔና ያንተ በሐሳብ መግባባትና ለመግባባት ወደ ጎን እንተወው፣ እኔ እናንተ እኮ ሙስሊሞች ወንድማማቾች እኮ ነን፣ ወዴት ትጥለኛለህ ወዴት ስጥልሃለሁ? እስቲ ይህንን ሐሳብ እስቲ ሁላችን እስልምና ሙስሊሞች ነን የምንል ሰዎች እስቲ ወደ ራሳችን እናምጣውና እናሰላስለው እስቲ። ወመን የዱሩ ነፍሰሁ ሊየንፈዐክ ወመን ኢዛ ረይቡ ዘማን ሰደዐክ ሸተተ ፊከ ሸምለሁ ሊየጅመዐክ ወመን ኢዛ ረይቡ ዘማን ሰደዐክ የጊዜው ችግር ጭንቀት በሚያጋጥምህ በድንገት በሚመጣብህ ጊዜ ሸተተ ፊከ ላንተ ስል ይበታትናል። ሸምለሁ የተሰበሰበው ሁኔታው የራሱ ሁኔታ ሊየጅመዐክ አንተን ለመሰብሰብ ሲል ወንድሙን ለመሰብሰብ ሲል የራሱን ይበታትናል። ሱብሓነላሂ አልከሪም ኢላ ሃዛ አልሐድ መስዋዕት የሚያስከፍል ከሆነ አዳዕዋ ኢለ ልእስላም ብልሕክመት ወልመውዒዘት ልሐሰና ከወንድምህ ጎን ስትቆም በዚህ መልኩ ሁን እያለ ነው። በዚህ መልኩ ሁን እያለ ነው። ግን የታሉ የታሉ እንዲህ አይነቶቹ ሰዎች? የታሉ እንደዚህ አይነቱ እህቶቻችን የታሉ? ስብሓነላህ አልከሪም ወንድም እህቶቼ يا رب اللهم يسر لنا أمورنا كلها يا رحمن الرحيمين الله يا قرالن قد مات قوم وما ماتت مكارمهم وعاش قوم وهم في الناس أموات سوج موتوا موتا يكرمنا مات رسول الله صلى الله عليه وسلم أخلاق أخلاق محمودة يمي أمري هنا سباي የነበራቸው ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ። ማታ አቡበክር ወዑመር ወዑስማን ወዐሊ ወማታ ጠልሐ ወዙበይር እነዚህ ሁሉ ደጋግ የአላህ ባሮች ሞቱ። ቀድ ማተ ቀውሙን ወማ ማተት መካሪሙሁም፣ በጎ ስራቸው መልካም ገጽታቸው ግን እስከ ዕለተ ቂያማ ድረስ ልክ ትላንትና የተሰራ ያህል እየተወሳ ይቆያል። አለ ስማቸው፣ ዝናቸው፣ ታሪካቸው አለ። 1000 ዓመት ያስቆጠረ እንኳን አይመስልም። እንኳንስ 1000 ዓመት 1000 ቀናት ያስቆጠረም አይመስልም። ትላንትና አብረውን የነበሩ ያህል ፍሬሽ የሆነ ታሪካቸው ያኒ እያጣጣም ነውና እየተዝናናንበት እንቆያለን። ወዓሻ ቀውሙን፣ ሰዎች ደግሞ በህይወት ይኖራሉ። ወሁሙ ፊናሲ አምዋቱ፣ በሰው መካከል እየቆሙ እየተንቀሳቀሱ ሙታኖች ናቸው። ፈማ አጅሳዱሁም ኢላ ቁቡሩ አርዋሒህም፣ የሚንቀሳቀሰው በድን ሰውነታቸው ታዲያ ምንድን ነው ከተባለ የሚንቀሳቀስ መቃብር ይባላል። የሚንቀሳቀስ መቃብር ጀሰዳቸው የሩሓቸው መቃብር ነው። ሩሓቸው ሙታለች። መኖሩም አይጠቅምም መሞቱም አይጎዳም። የሆነ ሰው ብቻ ጉታ እንደ ወንዝ አረፋ ሚዛን የሌለው ሰው በዝቷል። ፈአይነ ልሕክማ፣ ሕክማ የታለች? ጠይብ፣ ሁለት አይነት ገጽታዎች ይነበባሉ። አንደኛው አቡሱን ቀምጠሪር፣ አቡስ ፊቱ ጨፍጋጋ፣ እንኳንስ በሕክማ ቀርቦ ዳዕዋ ሊያስተምርህ እንኳንስ በሕክማ ተጠግቶ ጣፋጭ የሆነ የነቢዩ ሰለላሁ ዐለይሂ ወሰለም መልእክት ሊነግርህ ቀርቶ እንዲያው የያዝከው እንኳን እንድትጠላ የሚያደርግ ጭምድድድ ያለ ሰው ብቻ ነው የምታየው። መሐባን አስመልክቶ በትክክል የሚወድህ የአኺራ ወንድምህ ማግኘት በጣም ይከብዳል። ካገኘኸው ግን ሁለመናው ጣፋጭ ነው። በአሁኑ ሰዓት ያለው ምንድን ነው ከተባለ አንደኛው አቡስ ፊቱ ጭምድድድ አድርጎ ጭፍግግግ አድርጎ፣ ይህ አይነቱ አኳኋን ደግሞ ጠቃሚ መስሎ የሚሰማው ሰው አለ። ዳዕዋም ሲያደርግ እንደዛው፣ ሲጫወትም እንደዛው፣ ከሰው ጋር አብሮ ሲኖርም መቼ በሄደ የሚባል ሰው እንጂ እንዳይሄድብን፣ ኧረ ይሄ ሰውዬስ እንዲያ ሁለመናው ጣፋጭ የሚባል ሰው እየጠፋ ነው። ይሄ ያኒ عدم تبسمه البت في وجه من يقابله من قبه من المناقب او من اسباب الهيبه ادرغو يميوسدو አሉ። ግርማ ሞገስ ይጨምራል፣ ሰው እንዲፈራህ ያደርግሃል ይላሉ። ሱብሃንአላህ። እዚህ ሀገር መጥቼ ከተማርኩት ትምህርት መካከል it is better to respect instead of to fear. አንድ ነገር ከምትፈራ ይልቅ ሪስፔክቱ ይመረጣል። ሪስፔክት ምንድነው? አንድ ህግ ትከተልና አከበርከው ማለት ነው። ህጉን ከጣስከው ግን ሁሌ እንደፈራህ እንደሰጋህ ትኖራለህ ማለት ነው። it is better to respect instead of to fear። ካደረከው በኋላ ከምትፈራ ከምትጨነቅ መጥፎ ነገር ከማድረግህ በፊት ሪስፔክቱ ይሻላል። አሁንም ሰዎች ድምፃቸው ስላጎረነኑ ፊታቸው ስላጨማደዱ ተፈርተውና ግርማ ሞገስ መስሏቸው ከሚኖሩ ጣፋጭ የሆነ አንደበታቸው ለግሰው ለስላሳ የሆነ ገጽታቸው አሳይተው ሪስፔክት አይሻልም? መከበር አይሻልም ከመፈራት? በተለይ በተለይ በወላጆችና በልጆች መካከል የሚከሰቱ ክስተቶች እነዚህ ናቸው። ከሚወደዱና ከሚከበሩ ይልቅ እንዲፈሩ የሚፈልጉ ወላጆች አሉ። በተለይ ከአፍሪካ የመጣን ሰዎች ልጆቻችን ሲያበላሹ ሲያጠፉ ምንድን ነው የምናደርገው? ድምፃችን ከፍ አድርገን ፊታችን አጨማደን ምናምን በቁጣ አይደለ ምናባክ ምናባሽ የምንለው? ይሄ እንዲያው አጉል የሆነ ኋላ ቀር የሆነ አካሄድ ነው። ኢንሻአላሁ ተዓላ ልንተው ይገባናል። ለስላሳ ሕክማ በጣም አስፈላጊ ነው በማንኛውም ቦታ። وفي المقابل ايضا الافراط في التبسم مع كل احد ሌላኛው ደግሞ እዚህ ውጭ ሀገር በተለይ አሜሪካ እንደሚደረገው ለምታውቀውም ለማታውቀውም ለወንዱም ለሴቱም ስታይ ፈገግ ማለት አለብን። ይህ ባህሉ ነው። ይህም ራሱ መዝሙም ነው። ዝም ብለህ እንደሞኝ ሳያናገሩህም ገና ለገና እንዲያውም ፌክ የሆነ ተበሱም አድርገህ ይሄ ላ ዩሕመዱ ሊሳሒቢ ምስጋናም የለውም። በላ ቡደ ሚን ضዋቢጠ ሸርዕያ ፊ ልሓለይን በሁለቱም ضዋቢጠ ሸርዕያ ሸሪዓዊ የሆኑ ማሰሪያ ያላቸው አኳሃን መሆን አለበት። ፊልሓለይን ወማ አጅመለ ወአሕሰን ማ ቃለሁ ልኢማሙ ሻፊዒዩ ረሕመቱላሂ ተዓላ ዓለይህ في وصيته ليونس ابن عبد الأعلى قال رحمه الله تعالى يا يونس الانقباض عن الناس مكسبة للعداوة والانبساط إليهم مجلبة لقرناء السوء فكن بين المنقبض والمنبسط سير أعلام النبلاء تبارك كتاب لا تتكسو إمام الشافعي رحمة الله تعالى عليه ዩኑስ እብኑ ዓብድል አዕላ የሚባል ከተማሪዎቻቸው መካከል ሲመክሩት ያ ዩኑስ አሉት፣ ዩኑስ ሆይ አሉት፣ አልኢንቅባጡ ጭምድድድ ማለት። ጭምድድድ ያለ ሰው እንዲያው ሱብሓነላሂል ከሪም ሌላ እድል የለህም የተባለ ይመስል ጨምዳዳ ሰው አለ፣ ኮስታራ ሰው፣ ምንም ነገር ንግግሩ አይጥም። ምኑ ምኑ ለነገሩ አላህ ሱብሓነሁ ወተዓላ ሕክማ የተሰጠ ሰው ኸይር የተሰጠው ሰው ነው ይላል። ወመን ኡቲየ ልሕክመተ ፈቀድ ኡቲየ ኸይረን ከፊራን ሕክማ ጥበብን የተሰጠ ሰው በሁለመናው በሁሉ እንቅስቃሴው ጥበብን የተሰጠ ሰው የተቸረ ሰው ፈቀድ ኡቲየ ኸይረን ከፊራን ምን ዕንድላሂ ሱብሓነሁ ወተዓላ ከአላህ ዘንድ ቁጥር ስፍር የሌለው ኸይር የተሰጠው ሰው ነው ይላል። ኢማሙ ሻፊዒ ረሕመቱላሂ ተዓላ ዓለይህ እንቅባድ ጭምድድድ ብለህ ኩስትርትር ብለህ መሄዱ ያኒ ሰው እስኪፈራህ ድረስ ሰው እስኪሰጋ ድረስ እንዲያው ደሞ መጣ መጥቶ ቁጭ ካለ መቼ በሄደልን። ይሄ ጋግርታም የሚባል ሰው አለ፣ ምንም የማይግባባ ጨምዳዳ የሆነ እንቅባዱ ዐን ናስ መክሰበቱን ሊልዓዳወቲ ሰዎች ሁሉ ያለ ምንም ምክንያት እንዲጠሉህ ከሚያደርግ አንዱ ይሄ ነው። በተለይ ዱዓቶች ላይ አብሮ አይሄድም። ጨምዳዳ ሰው መሆን የለበትም ዳዒ፣ ፈገግታ የተሞላበት ሱብሓነላህ። አስደሳች የሆነ ጀነት የሚያስገባህ መንገድ ይዞልህ እየመጣ ሁለመናው የተጨማደደ ከሆነ ምኑ ምኑ ምኑ ተቀበልከው? እንዲያው አስደንግጦ አስፈርቶ ትሄዳለህ እንጂ መክሰበቱን ልልዓዳወቲ ከሰዎች ጋር እንዳትግባባ እንዳትዋደድ ይልቁንስ እንድትጣላ የሚያደርግህ ነው አሉ። ወልኢንቢሳጡ ኢለይህም ዳኢመን ወአበደን ሳቅ በሳቅ የሆነ ሰው ደግሞ አለ፣ ዝም ብሎ ሁለመናው ሳቅ። ላ የኽታሩ ኢላ ማ ዩድሒክ የሚያስቅ ብቻ እየመረጠ ሳቅ በሳቅ የሆነ ሰው ደግሞ አለ። ወልኢንቢሳጡ ኢለናስ ኢለይህም መጅለበቱን ሊቁረና እሱኢ መጥፎ ሰዎች መሰብሰቢያ ነው አሉ። መጥፎ የሆኑ ሰዎች በሳቅ ነው የሚሰበሰቡት። ሁልጊዜ የተጨማደደ ሰው ደግሞ ደጋግ ወንድሞቹን ያጣል። ከሰዎች መካከል ከሰዎች ጋርም ጸብና ጥላቻ ውስጥ ይገባል። ፈኩን በይነ ልሙንቀቢጢ ወልሙንበሲጢ መካከለኛ ጉዞ ይዘህ ሂድ። የሚያሳዝን ቦታ ላይ ትክዝ ብለህ ያኒ ድንግጥ ብለህ ታሳልፈዋለህ። የሚያስደስት ቦታ ላይ ስትደርስ ደግሞ ዘና ብለህ ትሄዳል። ሀዚህ ሂየ ልሕክማ ሕክማ ይኸው ነው፣ ጥበብ የተሞላበት የሆነ አካሃድ። ሌላኛው መሐባን አስመልክቶ ውዴታ፣ ከሰዎች ጋር ውዴታን የሚያስገኝልህ ከወንድሞችህና ከእህቶችህ ጋር በሰላም የምትኖርበት ሁኔታ የሚያስገኝልህ በርካታ ኸይራት ነገራቶች አሉ። ወላሂ ምንም ነገራት ትስራ ቢሙጀረዲ አነከ አኹን ሙስሊሙን ሰሒሑ ናስሕ ትክክለኛ መካሪ ጥሩ መሐባህ ውዴታህ ለአላህ ብቻ ለአላህና ለአላህ ብቻ አድርገህ መቅረቡ ራሱ የቻለ ሕክማ ነው። ወላኪን ናሕኑ ፊ ዘማንን ابتلينا بمحبة أجوف. قدولو أجوف يميلوت علماء الصرف رحمة الله تعالى عليهم وغفر الله لنا ولهم. أجوف يميلوت مهالو كفتي هنا فعلي لتال مهالو حرف من حروف العلة ياللبت أجوف بلوي ترتال مثل قال وجال وشاخ وطاب. النزيه أفعال أجوف يبالالو مهالو كفت مالته أصله قوال وشيخ وطيب وجولا نبرو حرف العلة وجه حركات شكموك في تلفتات شوف اتحكو هنا ورأني في كير تبلو قال طاب شاخ هنا متول. يهنن فعل يازو محبة أجوف مهالو كفتي هنا محبة مهالو كفتي هنا يهدك مو ليس من الحكمة حكمة أيضا لمه يلقونس ودا منافق النت يمي وسدنج عندنا نقزي من الدرقل لا خير في ود امرئ متملق حلو اللسان وقلبه يتلهب يعطيك من طرف اللسان حلاوة ويروغ منك كما يروغ الثعلب يلقاك يحلف أنه بك واثق وإذا توارى عنك فهو العقرب. أعاذنا الله الله يتربك لنا. لا خير في ود امرئ متملق لسلس برو مريت يميهون يهي حكمة اسمسلو يوسدوال لا أيد اللم لا خير خير يلم ملكام ملكام سرا يلم ملكام سرا يلم في ود امرئ متملق ود فكر محبة يا أندسو محبة متملق مالت يعني كف كف كف يمي أدرقه ودا أملكو يمي أدرسه مالتنو حلو اللساني ملاسو تافج وقلبه يتلهب بطلع شهتم ولتو يهم حكمة وستندان ناس كباوه أيد اللم يهي فريق من فرق المنافق يمنافق الذي يظهر خلاف ما يبطن ويبطن خلاف ما يظهر. حكمة يمي بالو راسهن يقودهن دهون يتاوقه دنياوي قداتس كهون درس منم تشقري اللون بله واندمه تككل نياو من قد يميز اللي مسمر ما سيازم يهيجن هلت بوتا بوتا اندالات قابلو يمين كساك كسبت هوني تانو حلو اللساني ملاسو تافاج وقلبه يتلهب قلبه جن اساتي يتكدات يعطيك من طرف اللسان حلاوة كملاسو تاف تافاج نقري لقسهن ويروغ منك كما يروغ الثعلب كبرون دم يتعللو عينتي يتعللهل يلقاك يحلف أنه بك واثق والله إن دانت عينت وندمك يلنيم والله إن دانت عينت هتي يلنيم يانا ما هل لا يتج أم ربت نققر يتنقر بزي ملكو يقنانيهن وإذا توارى عنك فهو لعقرب كانت سيسو الرقم قنت نوار. يه عينتهم كمسلم ما هبرس مكاكل تمنجق لي وتأي قبال سلامة الصدر وراحة القلب والأخوة الصادقة مع النصح والتذكير بالحكمة والموعظة الحسنة. بم يامر هنيتا مكروني يسد سلامة الصدر لنرو يقبل سلامة الصدر. أيها الإخوة والأخوات عند بمجمرة درجة سلامة الصدر ما نل ما يقدام سلامة الصدر ما نل ما يقدام أني نسوه يهون اللبونا يشي كمسلموش وندموشنا أهتوشيقا لا خير في ود امرئ متملق حلو اللسان وقلبه يتلهب. يعطيك من طرف اللسان حلاوة ويروغ منك كما يروغ الثعلب يلقاك يحلف أنه بك واثق وإذا توارى عنك فهو العقرب. إلى القول الشاعر ሰላመተ ሰድር ሱብሓነላህ አልከሪም በመጀመሪያ ደረጃ ማንንም አይጎዳም። አንድ ሰው ጥሩ ሆነ ሐታ ዱንያዊ ነገሩ እንኳን ቢጎዳ አኺራው ግን ሁሌም እንደተሟላ ነው የሚሆነው። አኺራው ሁሌ እንደተሟላ ነው የሚሆነው። አንድ ጊዜ ዘይድ ብን አስለም የሚባሉ ሰሓቢ አቡ ዱጃነት አልአንሳሪ ታመው ሊሞቱ አካባቢ ወደ ቤታቸው ገባን አሉ። በምንገባ ጊዜ ሊሞት የተቃረበ ሰው አይመስልም አሉ። ሊሞት የተቃረበ ሰው አይመስልም፣ ይልቁንስ ፊታቸው ያበራ ነበረ። ፊታቸው ፈገግታ የተሞላበት ነበረ። ወደ ደስታ የሚነዳ ሰው ነበር የሚመስሉት ይላሉ። ፈቂለ ለህ ጠይቋቸው፣ ማ ሊወጅሂከ የተሀለሉ የርሐሙከ አላህ አላህ ይዘንልህ ፊትህ ምንድን ነው ያጓጓል አሏቸው። ፊትህ ፍካት የተሞላበት የደስ ደስ የሚነበብበት ፊት ሁኖ ነው የምናየው ያለ ነው። ምን ሁነው ነው አንቱ አቡ ዱጃነት አልአንሳሪ ብለው በሚሏቸው ጊዜ ፈቃለ ማ ምን ዓመልን ሸይኡን አስቀሉ ዕንዲ ምን እትነይን አሉ። ከኔ ዘንድ ከሁለት ነገራቶች ተስፋ የምጠልበት ስራ የለኝም አሉ። ተመልከቱ ሰሓባ ሪድዋኑላሂ ተዓላ ዓለይህም ወአርዳሁም ወገፈረ ላሁ ለና ወለሁም ከጠላት ጋር ተዋግተዋል። ብዙ ፈተና አይተዋል፣ አልፈዋል። ብዙ ሰደቃ አብልተዋል። ቅያመ ለይል የሰሓባ አይነገርም። ወጣኢፈቱ ምን አለዚነ መዐክ እንዲያውም የሌሊቱ ሁለት ሶስተኛው ይቆሙት ነበረ። ቁርአን እየቀሩ እያለቀሱ ነው የሚያሳልፉት። የዳዕዋው ነገር የሰሓባ አይወሳም፣ ያልሄዱበት አካባቢ የላቸውም። ጀዛሁሙላህ ኸይረል ጀዛ እስልምና ወደ እኛም እንዲደርስ ያደረሱልን እሳቸው ናቸው፣ እነሱ ናቸው ሰሓባዎች ሪድዋኑላሂ ተዓላ ዓለይሂም። ወመዓ ዛሊክ አኺር ሰከራት ልመውት ላይ ሁለት መልካም ነገር ብቻ ነው የታወሳቸው። በዛ አስጨናቂ ሰዓት ለዛሬ ብዬ ያዘጋጀኋቸው ተስፋ የጣልኩባቸው ሁለት ነገራቶች አሉኝ አሉ። ያ ሁሉ ቅያም ለይል ተረሳና፣ ያ ሁሉ ሰደቃ ተረሳና። አቡ ዱጃነት አልአንሳሪ ታውቁታላችሁ። አቡ ዱጃና ጂሃድ ሲዋጉ ቀይ ዒማማ ያደርጉ ነበረ። አኸረጃ አቡ ዱጃነተ ዒማመተ ልመውት ይሏቸው ነበረ። አቡ ዱጃና የሞት ጥምጣም አወጡ ይሏቸው ነበር። ያቺ ቀይ ዒማማ ካደረጉ ጭንቅላታቸው ላይ መምኑዑ ልእቅትራብ መጠጋት ክልክል ነው፣ ሞት ያማረው ሰው ካልሆነ በስተቀር የሚባልበት ሁኔታ ማለት ነው። ወማዓ ዛሊክ ነቢያችን ዓለይሂ ሰላቱ ወሰላም ሰይፍ መዘው ይህንን ሰይፍ ለማን ልስጠው ሲሉ ሰሓባዎች በሙሉ ለእኔ ለእኔ ለእኔ ሲሉ፣ ይህንን ሰይፍ የሚይዘው ማን ነው እኔ እኔ እኔ ሲሉ፣ በትክክል የሚይዘው ማን ነው ሲሉ ጸጥ አሉ ሰሓባዎች። መን የእኹዙሁ ቢሐቅህ አቡ ዱጃነት አልአንሳሪ ወማ ሐቁሁ ያ ረሱላላህ አሏቸው። ሐቁ ምንድን ነው ብለው ጠየቁና፣ ሐቁማ ይህ ነው ሲባል ከሰሓባዎች በኋላ ቀርተው የነበሩ እንግዲያው እሱ ከሆነ ሐቁ እኔ ሊያዘው አሉ። ነቢዩ ዓለይሂ ሰላቱ ወሰላም ነሳቸው የሰጧቸው ታላቅ ሰሓቢ ናቸው። አኺር ሐያቴ ግን ሁለት ነገራቶች ብቻ ትዝ አሏቸው። ለእኛስ ምን ይሆን ትዝ የሚለን? ወንድም እህቶች፣ እስቲ ከወዲሁ እናስበውና ሰከራት ልመውት ልንሞት 10 ደቂቃ 15 ደቂቃ ብቻ ነው የቀረን ሩሓችን ከጀሰዳችን ሊለያይ። በዛ ሰዓት ምን ይሆን ትዝ የሚለን? ለዛ ቀን ያዘጋጀ ነው ማለት ነው። መጨረሻ ላይ አቡ ዱጃነት አልአንሳሪ ረዲየላሁ ዐንሁ ወርዳህ ሁለት ነገራቶች፣ አንደኛው ኩንቱ ላ አተከለሙ ፊማ ላ ያዕኒኒ፣ አንደኛው በማያገባኝ ገብቼ አልናገረም አሉ። ይህ ርዕስ እንዲያው ሰፍ ባቡን ዋሲዑን በጣም ሰፊ የሆነ ባብ ነው። አተከልም ፊማ ላ ያዕኒክ ወዓደሙ ተከሉሙ ፊህ፣ በማያገባህ ጉዳይ ገብተህ አለመናገር ያለው ጣጣ፣ በተለይ በተለይ ስለ ጉዳዩ ጥልቅ የሆነ እውቀት ካለለን عدم الحكمة من كلاك اللي هون سويت راتو بس زوري على جبتو يمي واجكوت يا مسلم أمة وحدة الأمة الإسلامية يمي بتاتنم بدم بيال ترداتو تنكك أو يالاوكو يمي ناقرو تنكيكرنو عدم الحكمة تباب يمي بالي علي اللو مالتنا. الإمام الغزالي رحمة الله تعالى عليه يقول لو سكت من لا يعلم لما كثر الخلاف. يما يوك سوك زم بالنور لما كثر الخلاف بمسلم مكاكل مجاجة من لا يتم بالتفتر نبرالو. هي حكمة عجيبة بتقام يمتهم ريونج حكمة نج التكلم فيما لا يعنيك فيمزق وحدة الأمة الإسلامية فيمزق وحدة الأخوة الإسلامية فيمزق وحدة الأهل والعشيرة بما قبوا يمي قبا صور. كنت لا أتكلم فيما لا يعنيني بما قبا نقبتشي على النقر من البرار. أبو دجانة الإنصاري رضي الله عنه ورضاه. أما الأخرى فكان قلبي للمسلمين سليما. سير أعلام النبلاء من بال الإمام الذهبي رحمة الله تعالى عليه كتكسوت كتاب وسط يمي كينينو. أما الأخرى عندن يوما فكان قلبي للمسلمين سليما لبي لمسلم وجه نسوه نوالو. هل قلبك سليم أم حقود حسود؟ قلبات نستنفت شو بمن هني تالا يجنجل أيها الإخوة والأخوات بتلي بتلي دعوة لا يمي السمارو واندمهت وجه بتلي بتلي لمسلم أمة الناقل قلال لن يمنل وندم اهتوج بمن هني تلا ينقين يالن استقل باكين النفتشو. هل قلبنا سليم أم حقود حسود؟ قلباكين نسوهنو ويم تلاكشانا من كأن ينت يتمو اللابت تراش يتراش فيستالنو وشاشا يمي تالبتنو. وإن شاء الله تعالى يزاري وتمرتاتين كما جرساتين بفيت لاستاوسات في مفلق أو نقر قول حسن البصري رحمة الله تعالى عليه وغفر الله لنا وله واندمهت وشي كلام الحسن البصري الذي كان كلامه كما يقول العلماء رحمة الله تعالى عليهم يشبه كلام الأنبياء ينبيات وشي نققري مثل نبرت أفات نققر نبراتشو. يقول رحمة الله تعالى عليه اتبع الهادي ولا يغرنك قلة السالكين وابتعد طرق الضلالة ولا يغرنك كثرة الهالكين فيه المنغمسين فيه. يا نبي صلى الله عليه وسلم قطتن يوم من قد تكتلوا ولا يغرنك قلة السالكين فيه. يهنن من قدي زو يمي قوازو سوچ ما نساچو اندا تالله سوچو تنشناچو نا غاغاتا ودا بزابت چاچاتا ودا بزابت لك الاقل يمي لو اكهاد ليس من الحكمة وإنما هو من الغباوة من ينتنو يتواجو چو ما نس اندا مني اندا تالله أتتالل تلالاتهن حق كهنا يا نبي صلى الله عليه وسلم من قد مسرت هذا الرجاء كهنا السنة كتلي لالو وبتعد ترى راك راك أو طرق الضلالة والقاد دايهون من قد وشلو راك أتشو ولا يغرنك كثرة الهالكين فيه المنهمكين بتفات قودانا تسمارتو يمي قوازو سويج بزاتات جوم اندات تال لهلال. كن حكيما في قولك كن حكيما في اعتقادك وعقيدتك كن حكيما في دعوتك كن حكيما في تعليمك وتعلمك كن حكيما في كل مجالات الحياة الدنيوية تبابن يهون تبابن مرد رقع سكن يالسو هون هوني እያልኩኝ የዛሬ ደርሴ እዚህ ላይ አቆመዋለሁ። ኢንሻአላሁ ተዓላ በሰማነው ሁሉ መልካም ሰርተው በመልካም ኑረው በመልካም ሁኔታ ወደ መልካሟ አገር ወደ ጀነት በሰላም ከሚጓዙ ደጋግ የአላህ ባሮች ያደርገን። በዱንያም ለመሰባሰብ ለመገናኘት ደጋግመው የሚገናኙ ለአላህ ብለው የሚዋደዱ ባሮች ያደርገን። የውመል ቂያማ ደግሞ ለአላህ ብለው የተዋደዱ ባሮች ተብሎ ጀነት አልፈርደውስ ላይ ተሰባስበው ከሚንፈላሰሱ ደጋግ የአላህ ባሮች ያደርገን። እዚህ ዓለም ዱንያ ያጣነው ሳቅም የምንስቅና የምንጫወት ያደርገን። ሰላም አደፍራሽ ሁሉ አላህዬ ጠራርጋ አንሳለን። ለዒባዳ አመቺ የሆነ ጊዜና ቦታ አድርግልን። ቆሻሻን የሚያራምዱ ሕክማ ያሌላቸው ጉልበተኞች ነን የሚሉ ሁሉ አላህዬ ጉልበትህ አሳያቸው። ያ አርሐመ ራሒሚን ወያ አክረመል አክረሚን። ወንድም እህቶቻችንም የታሰሩት እየተንገላቱ ያሉ ንብረቶቻቸው እየተዘረፉባቸው ያሉ ወንድሞቻችንና እህቶቻችን የአኺራ ወንድሞቻችንና እህቶቻችን ሁሉ አላህ ጽናቱ ይስጣቸው። በተወሰደባቸው ንብረትም አላህ ይተካላቸው። ክብራቸውም እያጡ ነው፣ ንጽህናቸውም እያጡ ነውና አላህዬ ፋይላቸው አንተ ተመልከትላቸው። ዓለም ዱንያ በሯን ዘግታ ለአመፀኛና ለበዳይ ለኃይለኛ ለጨቋኝ ለግፈኛ እንጂ አላስተናግድም ብላለችና የአንተ በር ብቻ ነው የደካሞች ፋይል የሚከታተለውና የሚያየው። አላህዬ ደካሞች ወንድሞቻችንና እህቶቻችን ፋይላቸው አንተ የላቸው። ያ አርሐመ ራሒሚን ያ አርሐመ ራሒሚን ወያ አክረመል አክረሚን። ሰላም የማይፈልግ ሰላም አደፍራሽ የሆነ ሁሉ አላህዬ ከዚህ ዓለም ዱንያ ጠራርጋ አውጣው። ያ አክረመል አክረሚን ወያ አርሐመ ራሒሚን። ወንድሞቻችንም ከእስር ቤት በሰላም ወጥተው ያ ጣፋጭ የሆነ ዳዕዋቸው አሁንም መልሰው የሚያሰሙን ያደርግልን። ያ አርሐመ ራሒሚን ወያ አክረመል አክረሚን። በተለያዩ ቦታ እርዝቅ ፍለጋ የተበታተኑ ወንድም እህቶቻችንም አላህ ስብሓነ ወተዓላ ልባቸውም ሀሳባቸውም ድምፃቸውም አስማምቶ አንድ አድርጎ በአንድነት የሚጓዙ ያድርግልን። ያ አርሐመ ራሒሚን። ድምፃችን ይስማማ፣ ድምፃችን ይስማማ፣ ድምፃችን ይስማማ፣ ከዛም ድምፃችን ይሰማ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ማይክፍር ኢንሻአላህ።